قل يا أهل الكتاب لم تكفرون بآيات الله والله شهيد على ما تعملون قل يا أهل الكتاب لم تصدون عن سبيل الله من آمن تبغونها عوجا وأنتم شهداء وما الله بغافل عما تعملون يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب يردكم بعد إيمانكم كافرين وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله فقد هدي إلى صراط مستقيم قل يا أهل الكتاب لم تكفرون بآيات الله إن أنت يقدمت مصحف على بيته شوي لمهنوا باع الله عنك صوتي لمن دنه يمنك كدوس بله في طيقات شوي إن أنقري الله آيات يميلات شوي آيات القرآن نو እናንተ የኪታብ ባለቤት እንደመሆናችሁ ልምድ አላችሁና ተውራትንም እንጂልን ስትቀበሉ እንደመጣችሁ ሁሉ አሁንም ደግሞ ቁርአንን ደርቦ ማመን ሲገባችሁ እንደገና የጌታችሁን ቃል ለምን ነው የምትክዱት በላችሁ والله شهيد على ما تعملون እና አላህ እናንተ በምትሰሩት ነገር መስካሪና ታዛቢ ነውና ወደፊት ተይዞላችኋል የሥራ ውጤታችሁንም ታገኛላችሁ በል ይላል قل يا أهل الكتاب أعلم من أنت يا كتاب بالبيتو شوي لما تصدون عن سبيل الله من آمن با الله دين لما من يمفلقو تنسوش لمن دنو يمتعدين عقفات شونا يمتعستقوا قلوات شو غري النسو لراسات شو مكادو سايبكات شو يسو يونت نبي بيهون نرو يميانبو نزير ملكو تاويكال بيهون نرو إنيا انكبلو عن نبرم من تجاجال الله شو እኛ የተውነው እኮ እንዳልሆነ አውቀን ነው እያሉ ይህን ተራውን ያልተማረውን ህዝብ ያምታቱት ነበር። የዛ ጊዜ ያዳ እውነትን ተሳስተን ነው እነዚህ ሰዎች ያልተቀበሉት እውነት ባይሆን ነው እያሉ ሌሎቹ የመቀበል እድላቸው ተሰናከለባቸው። ታዲያ የራሳችሁ ግዴታ አንሶ ሌሎቹን ደግሞ እስልምና እንዳይበላ እንዳይዘራ በማጥላላትና በማቋሸሽ ለምንድን ነው የምታደናቅፉት አላቸው። ተብጉና አይወጀን ትክክለኛዋን የእስላማዊ ጎዳና ያለ ስሙአትን በመስጠት ማጣመምን የምትሹና የምትሞክሩት ለምንድን ነው? ወአንቱም ሹሃዳ እናንተ ግን እስልምና ትክክል እንከን የሌለው ዲን መሆኑን እያወቃችሁና እየመሰከራችሁ አውቆ ጠፍ በመሆን ለምን ታደናቅፋላችሁ? ወመላህ ቢራፊልን አማ ተዓመሉን አላህ ደግሞ እናንተ ከምትሰሩት ደባ የሚዘነጋ ወይም በችላታ የሚያልፋችሁ እንዳልሆነ እወቁና ተጠንቀቁ ባላችሁ ይላል። يا ايها الذين امنوا ان انت بالله انا بمرتو يا امناچو وجنوچوي انتو تيو فريقا من الذين اوتوا الكتاب فالذي كتاب تسطنال كميلوت وجنوچ يتوسنوتن شرنيا برنوچ يميرواچون نغير بتتازواچونا بتسمامو يردوكم بعد ايمانكم كافرين كامنتاچو وارا كهاديوچ ادرزو اندميملسواچو نونا تتنققواچو يلا ግሪነዛ እንዳወናብሩና እንዳያስተናክሉ ሲያስተናክል እኒ አማኞቹ ደግሞ ምክሪኩል አረብ የነበሩት ናቸው አብዛኛውን ቀድመው ያመኑት። አሁን ይሁዳ ስለዲን ያውቃልና እያላችሁ እነሱ ጥላቶቻችሁ የሚነግሯችሁና የሚመክሯችሁን ሰምታችሁና ተከትላችሁ ብትሄዱ ደግሞ እናንተም ከኢማን እንደገና ወደ ኩፍር መመለሳችሁ ነውና ተጠንቀቁ የነሱን ማወናበጃ ቃል እንዳትቀበሉ አላቸው ማለት وكيف تكفرون وانتم تتلى عليكم ايات الله ان انت يا الله انقصوتي بلاچو لا يتنببولاچو لمهونو يطلاسوچاچون مكرنا مغلچا بمسمت اندي بمسمات اندي تكدياللاچو علاچو وفيكم رسوله بمعكلاچو دگمو يا الله ملكتنيا باكال يتگني مجمريا الله ان انتن مرطاچونا بقطتها ياو بقوانقواچو قران اندي ورديلاچو ادرگه ተከክለኛውን እስላማዊ መልእክት እንዲደርሳቸው አስቻላቸው ማለት ነው። እንደገና ደግሞ ከማንም ነጋሪና አስተማሪ የተሻለና የበለጠውን ያላህ መልእክተኛ በመካከላቸው አደረገላቸው። የዚህና ጸጋ ባለቤት ካደረጋቸው በኋላ እንደገና እነዚህን ተንኮለኛ የሁዶች የሚሏቸውን ነገር በመስማት እንዴት ወደ ከቤት ተሄዳላችሁ? ይህ የማይጠበቅ ነገር ነው ባላቸው ይላል። ወመን ያተሲም ቢላህ እና በዚህ በተሰጠው ማስጠንቀቂያ መሰረት በአላህ ፍቃድ የሚመራ ሰው ያው የአላህን መመሪያ አጥብቆ የሚከተል ማለት ነው። ወመን የተምሲክ ቢዲንላህ እንደማለት ፈቀደ ሁዲየ ኢላ ሲራጥ ሙስተቂም በእውነት ይህ አይነቱ ሰው ትክክለኛ ወደ ሆነው የነጃ መንገድ ተመርቷልና እናንተ ሐቁን ስለያዛችሁት ምቀኞቻችሁ ግን እኛ ያላገኘነውን ማግኘት የለባቸውም ብለው በሚፈጥሩት ዥንብርና አሉባልታ እንዳትበገሩና እንዳትከስሩ አላቸው ነው የሚለው። يا ايها الذين امنوا اتقوا الله حق تقاته ولا تموتن الا وانتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمه الله عليكم اذ كنتم اعداء فالف بين قلوبكم فاصبحتم بنعمته اخوانا وكنتم على شفا حفره من النار فانقذكم منها كذلك يبين الله لكم اياته لعلكم تهتدون ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم يا أيها الذين آمنوا إن أنت باء الله بخالقاتكو يأمناتكو النام عندنا يسن فكادي يتكبلاتكو يواناتكو ማለትም በአላህ ማመን ሲባል በመኖሩ እንደገና በብቸኝነቱ ከዚያ ደግሞ በትዕዛዙና የከለከለውም ክልክል በመሆኑ በአጠቃላይ አርካነል ኢማንና አርካነል እስላም የሆኑትን ነጥቦች በመቀበል የተስማማችሁ የሆናችሁት ወገኖች ሆይ እተቁላህ ያመናችሁበትን ጌታ አላህን ፍሩትና ተጠንቀቁት። አምነናል ብሎ በስም ብቻ መሰለፉ በቂ አይደለም። ያመኑበትን ጌታ ካዘዘበት ቦታ በመገኘት ከከለከለበት ቦታ በመጥፋት ነውና እምነት የሚገለጠው ጌታችሁን በተግባር የምትፈሩ መሆናችሁን ግለጹና አረጋግጡ ይላል። ሐቀቱ ቃዲ ተገቢ የሆነውን መፍራት እና ተገቢ የሆነውን መፍራት አብዱላህ ኢብኑ መስዑድ እንደፈሰሩት አንዩጧ ፈላዩ ወሳ ወይሽከረ ወላዩ ፈራ ወይድከረ ወላዩ ንሳ ብለዋል። እና አላህ ሱብሃነሁ ወተዓላ ባዘዘው ነገር ሁሉ መታዘዝ፣ የከለከለውን ነገር ሁሉ መከልከል፣ እንደገና ደግሞ በሰጠው ኒዓማ ሁሉ ማመስገን፣ እሱን ደግሞ በዛቱም ሆነ በመብቱ እርግጠኛ ሆኖ ማመን እንጂ መካድ አይገባም። በዚህ መልክ ተገቢ የሆነ እምነታችሁን አረጋግጡ በማለት ይጠይቃል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን እናንተ ደግሞ ለዚህ ላመናችሁበት ጌታ ለአላህ ፍጹም ተገዢዎችና ታዛዦች ሆናችሁ እንጂ እንዳትሞቱም ተጠንቀቁ ይላል። እንግዲህ ሞት በሰው እጅ አይደለም። በሆነ መልክ በጥሩ ሁኔታ በእስላማዊ አስተሳሰብ ወይም በኩፍር ወይም በኒፋቅ የመሞት ሁኔታ ሁስነል ኺታም ወይም ሱአል ኺታም የሚባለው በሰዎች ምርጫና ፍቃድ አልነበረም። ግን አላህ ሱብሓነሁ ወተዓላ ለዚህ የሚያበቃውን ነገር በመከተል በዚህ መልክ ለመሞት ተዘጋጁ ማለት ነው። በሐዲስ ነብያችን አለይሂ ሰላቱ ወሰለም ተሙቱነ ከማ ተይሹን ወቱባቱነ ከማ ተሙቱን ብለዋል። የምትሞቱት በምትኖሩበት ሁኔታ ነው፣ የምትነሱት ደግሞ በሞታችሁበት መልክ ነው ብለዋል። እንግዲህ ማለት ምንድነው? ሰው ሙልተዚም ሆኖ በህይወት በጤንነቱ እያለ በትክክል አላህን የሚፈራ ፍቃዱን የሚከታተል የሆነ እንደሆነ በዛ በልቲዛሙ ላይ እያለ ነው ድንገት ሞት የሚመጣው። የዛ ጊዜ በእስልምና ለመሞት እሱ ራሱ ዝግጁ ስለሆነ በፈለገው ሰዓት ሞት ቢመጣ ሙስሊም ሆኖ ስለሚያገኘው በሙስሊምነት ለመሞት ሰውየው የራሱን እርምጃ ወስዷል ማለት ነው። ወለም ዘለም የሚል ሰውስታ አንዴ ከፊስቅ ቦታ፣ አንዴ የኒፋቅ ቦታ፣ አንዴ የኩፍር ቦታ የሚሆን ከሆነ ድንገት ዛልሆነ ቦታ ላይ ያለ ሞት ሊመጣና ሊወስደው ይችላል። የዛ ጊዜ በእስልምና ለመሞት እንዳልተዘጋጀ ሆኖ እሱ እንደገና ይኮነናል ማለት ነው። ስለዚህ ፊወቅት ሚነ ላውቃት ላተንሐሪፉ አኒል ኢስላም ማለት ነው። በማንኛውም ቦታ በማንኛውም ሁኔታ ከእስልምና እንዳታፈነግጡ እሱን ነክሳችሁ በመያዝ ሞታችሁን ወይም ህይወታችሁን ፍጻሜ ጠብቁ ይላል ማለት ነው። ወአተሲሙ ቢሐብሊላሂ ጀሚዓ እና በአላህ ቃል ኪዳን ደግሞ ሁላችሁም ተጠበቁ ይላል። ማለት ያው ቢዲንላህ ማለት ነው። ዲንን እንደ ገመድ ወይም እንደ ዘለበት አደረገና እሱን አጥብቃችሁ ያዙ እንዳትለቁ ይላል። እንግዲህ የምሳሌያዊ አነጋገር ነው። ሰዎች በዚህ በመድር ላይ በሚኖሩበት ጊዜ አንድ አዘቅት ጉድጓድ ውስጥ እንዳሉ ሃይዋናቶች አድርጎ ነው የሚያቸው። እና አንድ ሰው እንግዲህ አንድ ጥልቅ ሆነ ጉድጓድ ውስጥ ድንገት ቢገባ እና መሰላል ከሌለ ወይም መረጋጋጫ ከሌለ ጉድጓዱ ያ ሰውዬ በህይወት መኖሩ ከታወቀ ሰውዬውን ለማውጣት የሚወሰደው እርምጃ ምንድነው ቢባል ረጅም ገመድ ነገር መላክ ነው። ያን ጠንካራ ገመድ ተላክለት በኋላ ገመድ ልከንልሃልና ይሄንን አጥብቀ ያዝ እኛ ተረባርበን ስበን እናወጣለን ይሉታል። ያንንም ገመድ እጅ ላይ ጥብጥሞ አጥብቆ እስከያዘ ድረስ ሰውየው ገመዱ ጠንካራ እስከሆነ ድረስ ሰዎቹ ለመሳብ እስከቻሉ ድረስ የመውጣት እድሉ አስተማማኝ ነው የሚሆነው ማለት ነው። ግን እዛ አዘቅት ውስጥ የወደቀ ሰውየ ገመድ በሚልኩለት ጊዜ እኔ ገመድ ያምኜ በሱ ተንጠልጥሎ መውጣት አልፈልግም እናንተ ኑ ቶሎና አግላችሁ አውጡኝ የሚል የሆነ እንደሆነ የሰውየ እዛው ከረመ ማለት እንጂ በይመልክ ሊወጣ አይችልም ማለት ነው። አሁንም በዚህ በመድር ላይ ያሉ ፍጥረታቶችን እዛ ጉድጓድ አዘቅጡት እንደገባ ሰው አርጎ ነው አላህ የሚገልጣቸው። ዝግኛ ላይ ያላችሁ ሰዎች እኔ ገመድ ልክላችኋለሁ ኢላሃላይ ልይን ጀነተል ፍርደውስ ለማውጣት የሚያስችል ገመድ አወርድላችኋለሁ ይላል ቁርአን ነው ማለት ነው። ነቢያችን በሐዲስ እንደገለጡት هذا حبل الله القرآن ممدود بينكم وبين ربكم طرفه الاول عند ربكم وطرفه الثاني عندكم ይላሉ። እና ይሄ ጌታንና እናንተን የሚያገናኛችሁ ገመድ ነው። አንደኛው ጫፉ እሱ ዘንድ ነው ሌላኛው ጫፉ እናንተ ዘንድ ነው። እሱን አጥብቃችሁ እስከያዛችሁ ድረስ ከዚህ ከምድር ዓለም በሱ አንጠልጥሎ ወደ ጀነት የሚወስድባችሁ መስመር ይሄ ነው። ይሄን ገመድ አልጨብጥም ያለ ሰው ግን እዚሁ ጉድጓድ ውስጥ በሱሶ እንደሚቀረው ሰውዬ ነውና ቆሪቀል ፈላህ የለም ከዚህ ውጪ ለማለት በምሳሌ መልክ ገለጸው ማለት ነው። እና ይሄንን የአላህን ገመድ ወደ እናንተ ያወረደላችሁን ዘለበት አጥብቃችሁ ያዙ ወላ ተፈረቁ አንዱ እሱን እንያዝ ሌላው የለም ሌላን ያዝ በማለት በሐሳብም አትነጣጠሉና አትበታተኑ። ያው አንዱ ሱና ሲል ሌላው ቢድአ አንዱ ኸይር ሲል ሌላው ሸር ይያላችሁ አትበጣበጡና አትዘራጠጡ ማለት ነው። ወዝኩሩኒ አመተላሂ አለይኩም መጀመሪያውንም የዚህ እድልና ጸጋ ባለቤት ያደረጋችሁን ጌታ ውለታውን አስታውሱለት። ኢድ ኩንቱም አዳአን ይህ እድል ለእናንተ ከመድረሱ በፊት እናንተ ፍጹም ተጻራሪዎችና ጥላቶች እንደነበራችሁ ፈአለፈ በይነ ቁሉቢኩም የነን ዲነ ኢስላም በማምጣት ታዳ በልቦናችሁ ውስጥ እንዴት እንዳዋሃደና እንዳዋደዳችሁ የዋለላችሁን ውለታ አስታውሱና ለወደፊትም ለሱ ተገዱን ምስጋና አቅርቡ። ፈአስባቱም ቢኒዕመቲ ኢኽዋና እና የነን ዲነ ኢስላም በማምጣትና ኢነመኑነ ኢኽወቱን ብሎ በማወጅ በጌታ ጸጋ ወንድማማች አንድ አካል አንድ አምሳል ያደረጋችሁን ጌታ አስታውሱት በላቸው ይላል። ወኩንቱም አላ ሸፋ ሁብረት ምን النار فانقذكم منها ይህ እስልምና ከመምጣትና ቁርአን ከመወረዱ በፊት እናንተ ባያመል ጃሂልያ ሁላችሁም ለመናዲ የተቃረበና ያነገን ነገ በሆነ ጉድጓድ አፋፍ ላይ ተንጠልጥላችሁ ነበር ልክ ጀሃነም ለመውረድ እንደዚህ የተናደና የተንጠለጠለ ገደል አፋፍ ላይ ሆናችሁ ትንሽ ይቀራችሁ ነው የደረሰላችሁና ያዳናችሁ ማለት ነው። እና ይሄን አይነት እንግዲህ እርዳታና ድጋፍ ለሰጣችሁ ጌታ እናንተም ተአማኞችና ተገዥ ታዛዦች በመሆን ምስጋናውን መልሱ። ከዛሊክ ይወይኑላሁ ለኩም አያቲሂ እና በዲኑ እትሳም አድርጉ በማለት እንግዲህ ጌታ እንዴት ውለታ እንደዋለላችሁና ለመልካም እድል እንዳበቃችሁ አንቀጾችን በዚህ መልክ ይገልጻልና ያብራራል። ለአለኩም ተተዱን ይህንን መመሪያ በመቀበል እናንተ ለዲንም ሆነ ለዱንያ የሚበጃችሁን መልካም እድል ለማግኘት ትመሩ ዘንድ ለማስመቸት በዚህ አይነት መመሪያውን እያስከታተለ ያወርድላችኋል ይላል። ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይር ከእናንተ መካከል ደግሞ ይህንን በእናንተ ዘንዳ የመጣውን መመሪያ ለማስፋፋትና ለሌሎቹ ትውልድም ለማሰራጨት የተወሰኑ ቡድኖች ይንቀሳቀሱ በዚሁ ሙያ የተካኑና የሰለጠኑ የሆኑት ክፍሎች ከመካከላችሁ ሰዎችን ጌታ ወደ ወደደውና ወደ ፈቀደው መልካም የሚጠሩና የሚያስተባብሩ ወየእምሩነ ቢልማዕሩፍ እና ዲን ያዘዘውንና እንዲሁም ጤናማ አእምሮ የሚቀበለውን መልካም ተግባር ሁሉ የሚያዙ የሆኑ ወየንሃውነ አኒል ሙንከር ተጸያፍና ከብልግና ተግባር የሚከለክሉ የሆኑ ሰዎች ከእናንተ መካከል መነሳት ይኖርባቸዋል። ይህንን ተልእኮ ለማራመድ ማለት ነው በባለሙያነት ማለት ነው። ወኡላኢከ ሁሙል ሙፍሊሑን እና ይህንን የአላህን አማና ተቀብለው ለተለያዩ ሰዎች ለማከፋፈልና ለማስተባበር የሚንቀሳቀሱ የሆኑት ኃይሎች በጌታቸው ዘንዳ ከሚፈሩት ሁሉ ዲነው የሚመኙትን መልካም ሁሉ የሚያገኙ እድለኞች ማለት እነዚህ ናቸው ኡመናኡላህ ናቸውና ይላል። እና እንግዲህ ሙስሊም የሆነ ሰው ሁሉም በየአቅሙና በየድርሻው ዳዋ የማድረግ ግዴታና ኃላፊነት አለበት። ግን የተማረውም ያልተማረውም ትንሹም ትልቁም ሴቱም ወንዱም ደካማውም ብርቱም ኃላፊነት አለበት ቢባል ሁሉም ሰው ኃላፊነቱን በብቃት ሊወጣ አይችልም ማለት ነው። እንደው ብቻ ስራ መፍታት የለበትም የበኩሉን አስተዋጽኦ ያድርግ ማለት ነው እንጂ ለዚህ የታወቁ ባለሙያዎች ያስፈልጋሉ። የፉክክር ደጃ ሳይዘጋደረ እንዲባል ሁሉም ዳዋ ማረግ አለበት እየተባለ ጃይሉ ምን የጃይል ላይ ምኑን ነግራለሁ ይላል። ደካማው ምን የደካማ ላይ ምን ይችላልውኝ ይላል። ህፃኑም እኔ ህፃን ነኝ ይላል። ሁሉም እንግዲህ ኃላፊነቱን ሳይወጣ እንዳይቀር በተዋናኝነት በግንባር ቀደምነት በዚህ የሰለጠኑና የተካኑ ቡድኖች ከመሐከላቸው እንዲኖሩ ያስፈልጋሉ። እነዛ በመሪነት በተዋናኝነት ይሰራሉ። ሌላው ደግሞ በተዋረድ የነሱን ፈለግ በመከተል ዳዋውን ማራመድ አለባችሁ እንጂ እንዱ ዝም ብሎ በጋራ የሚተው ነገር አይደለም ኃላፊነቱ ነው የሚለው። እና እነዛ እንግዲህ የተወሰኑ ቡድኖች አንደኛ በእውቀት ጥልቀት ያላቸው የፈለገው ሹባህ ቢመጣ ከጥላት ለመመለስ የሚችሉ እንደገና የፈለገው ጥያቄ ቢነሳ ለማብራራት ለማስረዳት የሚችሉ ሰለቸን ደከመን ሳይሉ ጊዜያቸውን ጉልበታቸውን ለመሰዋት ፈቃደኛ የሆኑ ባለሙያዎች ኑሮ ከዛ በኋላ ሌላው ደግሞ የበኩሉን ድርሻ እየጨመረበት ይሄዳል ማለት ነው። ይህ አንደኛው ትርጉም ሲሆን በሌላ በኩል ወልተቁም ምንኩም ማለት የተወሰነ ቡድን ማለት አይደለም። የዳዋ ኃላፊነት የተወሰነ ቡድን ብቻ የሚተው አይደለምና ከእያንዳንዳችሁ ማለት ነው። ከእያንዳንዳችሁ የዳኢነት ባህሪ ይኖርባችሁ ማለት ነው። በግለሰብ ደረጃ አንድ ሰው እንግዲህ በዚህ ህይወት ላይ በሚኖርበት ጊዜ የግል ህይወቱን ይመራል። በተሰውን ካለው ደግሞ የበተሰብ ኃላፊነት አለበት። የተለያዩ ቡድኖችን ካሉ የነዛ ኃላፊነት ይኖርበታል። ያ የተለያዩ እንግዲህ የህይወት ኃላፊነቶች ይከቡታልና ያዋክቡታል ማለት ነው። እና ስራ ከመብዛት የተነሳ ሰው የዲኑ ስራ የዳዋውን ስራ ይጣበብበትና ይረሳል ማለት ነው። ያ እንዳይሆን የዳይነት ባህሪ ይኑር እንጂ አንዳንዴ የዳይነቱን ድርሻን ሌላው አሽራል እንዳያስጠልና እንዳያስረሳ ዳይነኝ ማለትን አትርሳና በዚች በር ላይ ወይም በዚች ድርሻ ላይ ምንም አይነት አሽራል ቢመጣ እንዳታጓድልና እንዳትዘናጋ ለማለት ነው የሚሉም አሉ። ዝሮ ዝሮ ያው ዳዕዋ ኢለላህ ቸል የማይባል ግዴታ መሆኑን ያሳያል ማለት ነው በሁለቱም በኩል። እና ይህን ያደረጉ ናቸው ፈላህ የሚያገኙት። ፈላህ ማለት ሰው የሚፈራውን ነገር ሁሉ ድኖ የሚመኘውን መልካም እድል ሁሉ ማግኘት ነው። ይህ ደግሞ የመላው ሙስሊም ወይም የመላው የሰው ልጅ ምኞት ነው። ግን ነገሮች በምኞት ብቻ አይሆኑም። በገቢር ካልተንቀሳቀስ በምኞት የሚገኝ ነገር አይደለምና ፈላህ ከፈለጋችሁ ይህንን ግዴታ መወጣት አለባችሁ ይላል። ولا تكونوا كالذين تفرقوا ان يهنني الله ان امانا بمدرسنا بمتكبر كنانته بفيت اند يتبتاتنوتنا بحساب اند يتلاعيت حزبوت اند ياتهونو اند يهودوتنا اند كريستيانوچو معناتنو واختلفوا بحسابم اند يتلاعيت سوچ ياتهونو غدي بامنتاچو غنا كمنشاو مبادي الديناچون አንዱ ወደ ቀና ወደ ቀይ ሲል ሌላው ወደ ግራ እያሉ የተበታተኑ አሉ። ለምሳሌ የክርስቲናን ነው ተስደው ባንዲ ሰው ላይ የተለያየ አመለካከት አላቸው ገና ከመነሻው። ኢየሱስ የጌታ ልጅ ነው ይላል አንደኛው፣ ሌላኛው የለም ጌታ ራሱ ነው ይላል፣ ሌላኛው ደግሞ ታልት ተላተት ነው ይላል፣ ሌላው ደግሞ አብዱላህ ወራሱሉ ነው ይላል። አራት ቡድን ገና በመነሻው በዋናው ግንድ ላይ ማለት ነው። የዛ አይነት መከፋፈልና መበታተን እንዳይመጣ ወደ ፍሩዑም ስትመጡ አንዱ ሐላል ነው የሚለውን ሌላው ሐራም ነው እያለ እንዲሁ የመነጣጠልና የመለያየት ሁኔታቸውን እንዳታሰፉ ተጠንቀቁ ይላል። እና የሚጎዳው የኡሱል ልዩነት ነው። በፍሩዑ በቅርንጫፍ ነገሮች በጥቅቅን ነጥቦች ላይ በሐሳብ መለያየት ያለ ነው። ምክንያቱም የሰው አመለካከቱና አስተሳሰቡ የመረጃ አስተባሰቡ አቅሙና መጠኑ ስለሚለያይ ፍሩዑ ላይ ያለ ልዩነት የዛን ያህል አይጎዳም ማለት ነው። በመሰረተ ሐሳብ ተውሂድ ነጥብ ላይ አላህን በሚመለከት ሩሱሎችን ኩቱቦችን የውመል አኺርን በሚመለከት እስቲላክ ከመጣ ግን ያው ሐላክ ነው የሚከተለውና እንደዛ እንዳትለያዩ ይላል። ምን ባዲ ማጃሁል በይናት እና ከእናንተ በፊት የነበሩት ህዝቦች ኡሱለዲንን የሚያብራሩ የሆኑ መግለጫዎች ከደረሷቸው በኋላ በተለያየ ስሜትና ፍላጎት እንደተለያዩትና እንደተበታተኑት ሁሉ እናንተም የነሱን ጥፋት እንዳትደግሙ وَأُولَٰئِكَ لَهُمْ عَذَابٌ عَظِيمٌ الله يغري حقن قلت يونه ممريا كاوردلاچو بوحالا يميتتاچقنا يميلاياجو يهونو تزبوت بتاهم ايكبدو يكبد قطات لنسو ازدايتولاچوالنا انانتم يزو عينت قطات تكافاوچ لعالم هون تتنققنا كندي عينتو طفات راكو بمالت ياستنككا يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون وأما الذين بيضت وجوههم ففي رحمة الله هم فيها خالدون تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين ولله ما في السماوات وما في الأرض وإلى الله ترجع الأمور كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله ولو آمن أهل الكتاب لكان خيرا لهم منهم المؤمنون وأكثرهم الفاسقون يوم تبيض وجوه وتسود وجوه የተወሰኑ ሰዎች ፊቶች በሚበራና በሚሸበረቅበት ጊዜ እንደገና ደግሞ የሌሎቹ ፊት በሚጠቁርና ካስማ በሚለብስበት ጊዜ የሚሆነውን ሁኔታ እስቲ አውሳላችሁ ይላል ታመለዲነ ስወተቱ ጁሁም እነዛ ፊቶቻቸው የሚጠቁሩባቸውማ አከፈርቱም ባዲ ኢማኒኩም ከእምነት በኋላ እንደገና ታዳችሁን የሚል የወቀሳ ቃል ይጠብቃቸዋልና ይቀበላቸዋል ገና ከመቃብራቸው ተነስተው ወደ መህሸር በሚመጡበት ጊዜ አላህ Subhanahu Wa Ta'ala የተቀየማቸውና የተጣላቸው ሰዎች ፊታቸው ጠቁሮ ከስሎ ነው የሚቀርቡት ማለት ነው ተራቁ ይዋውን ቀተሩን እንዳለው ማለት ነው እና መላእክቶቹ በኬላ ላይ ገና ይወርፋቸዋል ብቅ ሲሉ ይነጥፋቸዋል አላህ Subhanahu Wa Ta'ala ነብዮችን እንደቆላችሁ ኩቱቦችን አውርዶላችሁ እንደገና ቀደም ሲል ደግሞ በአለም አልአርዋህ በየጌታችሁ እንደምታምኑ ቃል ከገባችሁና ካመናችሁ በኋላ በአካል ስትወጡ የጌታችሁን ጥሪ በመካድ ካዲ ሆናችሁ መጣችሁና ለዘላለም ውርደ ተዳረጋችሁ እያሉ ይጠይቋቸዋል ማለት ነው። ፈዙቁል አዛብ ቢማ ኩንቱም ተክፍሩን እና ዱንያ ላይ ያላችሁ ስትክዱ በመቆየታችሁ ሳቢያ የተዘጋጀላችሁን ቅጣት እነሆ ቅመሱ ተቋደሱ እንደሚባሉ ነው ይላል። ወአመለዚ ነብየበቱ ጁሁም እነዚያ ደግሞ ገና ከመቃብራቸው ሲነሱና ወደ መህሸሩ ሲመጡ ፊቶቻቸውና የተለያዩ አካል ክፍሎቻቸው ኑር ለብሰው ሸብርቀው የሚመጡት ፈቲ ረህመቲላህ ሁም ፊሃ ኻሊዱን እነሱ ገና ከመነሳታቸው ኑር የሸበረቀላቸው መልካምና ብሩህ ዲል የሚጠብቃቸው መሆኑን ለማሳየት ነውና ወዳውኑም በአላህ ረራሄ ቦታ ውስጥ ይመደባሉ በጀነት ውስጥ ማለት ነው እና እዛ ጀነት ውስጥ ተገቡ በኋላ በዛው በጀነት ውስጥ ደግሞ እስከ ዘላለም ድረስ ይቀጥላሉ እንጂ እንደ ዱንያ ጸጋ የተወሰነ ጊዜ ተደስተው እንደገና የሚሞቱና የሚወገዱም አይሆኑም ይላል። እና ከየትኛው እንግዲህ ምድብ ለመሆን እንደምትፈልጉ ምርጫው ለራሳችሁ ተፈወላችኋል። ሰዎች እንግዲህ የመልቂያማ በሚሆንበት ጊዜ ፈሚኑ ሸቂዩ ወሰይድ እንዳለው ከዚህ ከሁለት ቦታ አንዱን አያጣም ማለት ነው። በኢማንና በተቅዋ በኸይር የሄደ ሰው ገና ሲነሳ ግንባሩ ይበራለታል እጁ እግሩ በተለይም የውዱእ አካሎች እንደ ፀሐይ እየበሩና እየሸበረቁ ነው የሚነሳው በዛ መልክ የተነሳ ሰው ገና መጀመሪያውኑ የሰይድና ፋኢዝ መሆኑ ይታወቃል ወዳውኑ ባጋፋሪዎቹ ወደ ተያዘለት የክብር ቦታ ይወሰድና የዘላለም ደስታውን እንዲመራ ይደረጋል እነዚያ ካዲዎቹና አመጸኞቹ ደግሞ ገና ሲነሱ ከወዲሁ ፊታቸው ጠቁሮ ሰውነታቸው ከስሎ ውርደትና ቅሌት ተከናንበው ይነሱና ከዛ በመላእክቶች እየተወረፉና እየተነጠፉ ወደ ጀሃነም እንደወርዱ ይደረጋሉ። ያ ከሁለቱ እንግዲህ ማንኛው እንደሚሻላችሁ እናንተ ታውቃላችሁ ይሄንን ወቁና በላጨው ይላል። ቲልካ አያቱላህ እና የሁለቱንም ቡርኖች መስይር መጨረሻ አላህ Subhanahu Wa Ta'ala በእነዚህ አንቀጾቹ እንዲህ ያደረገ ይገልጽላችኋል። ነትሉሃ አለይከ ቢልሐቅ እና ባንተ ላይ እነዚህን የቁርአን አንቀጾች በሚገባ እናነብልሃለን ይላል። ወመላህ ይሪዱ ዙልመል ዓለሚን እና ለሰው ልጆች እንግዲህ በስራቸው መጥፎም ሆነ መልካሙ ወደፊት የሚያጋጥማቸው ውጤት የሚመስላል እያለ አስቀድሞ መግለጹና ማሳወቁ አላህ ለዓለም ህብረተሰብ የማይበድልና የማይጎዳ መሆኑን ለማረጋገጥ ነው። ሰዎችን እንግዲህ አዘናግቶ ወይም አታሎ ሊቀጣቸው አይፈልግም ጥቅማቸውንም አስተዋውቆ ጋብዞና ጠርቶ ጉዳታቸውንም አሳውቆና አስጠንቅቆ ከዛ በኋላ ወደ መረጡት እንዲሄዱ ነው እንጂ የሚያደርገው እንደ ሰው ጥላት አድብቶና አዘናግቶ መጥፎውን ነገር ሳይነግርና ሳያስጠነቅቅ ወይም ኸይሩን ነገር ሳያስተዋውቅ ቢያደርግ ኑሮ እንደ በዳይ ይታይ ነበርና የማይበድል መሆኑን ለማታየት ሁሉንም ነገር አስቀድሞ ይገልጻል ማለት ነው። ወሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ የአላህ ናቸው በል ማለትም በማስገኘትም ቢሆን ከርሱ ውጭ ማንንም አላስገኘም አንድ ቅንጣት አፈር የጨመረ የለም እንደገና ደግሞ በማስተዳደርና በማስተዳደርም ከሱ ጎን ሆኖ ዓለምን የሚያስተዳድርና የሚያስተናብር ማንንም የለም በመመለክም ቢሆን በሕግ ወጥ መንገድ ካልሆነ በስተቀር ከእርሱ በስተቀር የዓለም ባለቤት ሆኖ መመለክ የሚገባው የለምና ብቸኛ ጌታችሁ እርሱ ነው። የሁሉም ነገር ፈጣሪ እርሱ ብቻ እስከሆነ ድረስ ሁሉም ደግሞ እርሱን ብቻ ማምለክ ይጠበቅበታል ማለት ነው። እኔ እየፈጠርኩኝ ሌሎችን ማምለክ ሕገ ወጥ መሆኑ ለማንም ግልጽ ነው። ወኢላላህ ቱርጃኡ አልኡሙር ይህን ከነገርኳችሁና ካስጠነቀኳችሁ በኋላ ከፍቃዴ ውጭ ብትሄዱ ግን ለጊዜው አፈንግጡና የሸፈትን ይምሰላችሁ እንጂ በመጨረሻ ሁሉም ነገር ተሰባስቦ ወደ እሱ ነው የሚመለሰውና የመጨረሻውን ዳኝነት እኔ ሆነኝ የምሰጣችሁ። እናንተ ብትክዱኝ እኔ መቀጠቅና መጠየቄ የማይቀር ነው ባላቸው ማለት ነው። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ እናንተ ኡመቱ መሐመድ የተባላችሁት ለሰው ልጆች ጥቅም ከተፈጠሩትና ከተዘጋጁት ጀማዓዎች ሁሉ የተሻላችሁና የተመረጣችሁ ናችሁ ይላል። ለምንድነው ከሁሉም የሰው ልጆች የበለጠ ተመራጭና ተወዳጆች ሆናችሁት? ተእምሩነ ቢልማዕሩፍ አላህ የወደደውንና የፈለገውን ነገር ሁሉ ታዛላችሁና ታስተባብራላችሁ። ወተንሃውና አኒል ሙንከር በጌታ ዘንዳ ጸያፍና ጥሉ የተደረገውን ነገር ሁሉ ደግሞ ትከለክላላችሁ። ስለዚህ ሚጃኢሉን ፊልአርድ ኸሊፋ ባለው መሰረት የአላህን አማና አራማጅና የአላህ ታማኞች በመሆናችሁ ከሌሎቹ የሰው ልጆች ሁሉ የተሻላችሁ ተመራጮች ሆናችኋል ይላል። እንግዲህ አንድ ሰው ወደ ጌታው የሚቀርበው ጧአ ባደረገ ቁጥር ነው። የአላህን ዲን የአላህን ፍቃድ ባራመደ ቁጥር ወደ ጌታ ያለው ቀረቤታ ከሌሎቹ የተሻለ ይሆናልና በዚህ መሰረት በዲን ያላችሁ ሚና ካለፉት ኡመቶች ሁሉ የተሻለ አድርጓችኋል በእኔ ዘንድ ማለት ነው። እና ወቱእሚኑነ ቢላህ እናንተ ደግሞ በራሳችሁ በአላህ የምታምኑ በመሆናችሁ ከማንኛውም አለል ኪታብ በተሻለ መልኩ በአላህ በዛቱም በሲፈቱም በአህዋሉም በአህካሙም በትክክል የምታምኑ ከመሆናችሁ አኳያ ከኡመቱ ሁሉ የተመረጣችሁ ሆናችኋል ይላል። እና من اراد ان يكون مؤمنا عند الله فليأخذ بالشروط على عمر بن الخطاب بالله እንግዲህ ኩንቱም ኸይረ ኡማቲን እንዱ ዝም ብሎ የነሲብ ምርጫ አይደለም ሹሩጦች አስቀምጧል። ይሄን ነገር እስካሟላችሁ ድረስ አምሩ ቢልማዕሩፍ ነህያ አንል ሙንከር ኢማንን ሷዲቅ ይዛችሁ እስከተገኛችሁ ድረስ ከሌላ ሁሉ ኡመት የበለጣችሁና የተመረጣችሁ ሆናችኋል ብሏል። እነዚህ ነገሮች በጠፉ ቁጥር ከሌላው ኡመት እማንሻልበት ወደ ሆነ አዘቅት ነው የምንወርደው ማለት ነው። ወለው አመነ አሉል ኪታብ እና እናንተ አሁን በዚህ መልክ እንዳመናችሁት ሁሉ ቀደም ሲልም የነበሩት አሉል ኪታቦች አይሁዶችና ክርስቲያኖች እንደናንተ አይነት ቢያምኑ ኑሮ ለካነ ኸይረለሁም ለነሱ ይህ ማመኑ ከመካዱ በእጅጉ የተሻለና የተመረጠ በሆነላቸው ነበር። ዳሩ ግን አላወቁምና ተሳሳቱ። ሚንሁም ልሙእሚኑን ይህን ስል ደግሞ ከአሉል ኪታብ ጭራሽ አማኝ የለም ብዬ ሙሉ በሙሉ ለመካድም ፈልጌ አይደለም። ከነሱ መካከል የተወሰኑ አማኞች እንዳሉ አውቃለሁ እንደነ አብዱላህ ኢብኑ ሰላም እንደነ ነጃሺ ያሉት ማለት ነው። ወአክሩሁሙ ፋሲቁን ግን አብዛኛዎቹ ከአላህ ፍቃድ የራቁና ያፈነገጡ አመጸኞች በመሆናቸው እንደ ተጠበቀባቸው አላመኑም ማለት እንጂ አማኞቹንም ጨፍልቄ ከሃዲ ናቸው ለማለት እንዳልፈለኩም ይታወቅ ይላል። لن يضروكم إلا أذى وإن يقاتلوكم يولوكم الأدبار ثم لا ينصرون لن يضروكم إلا أذى إن أنت تدعى بالزملك في السماء مانيوشنا لن يتهم مانيوش اسكهون هاتشو درس على الكتاب وش إن أنت لما ونا بديمهن لما أتقاط برواتنا بيت أدفو عندو يتوسن قديات كالوانا بستكر عند من منيوت لقودواتنا لأتقواتشو عندما يشرونه إلى ወይዩቃቲሉኩም ሊጋደላችሁም ከመከሩ ይወልኩም ለአድባር ከመከራ ያልፍም ወዳው ጦርነቱን እንደጀመሩ ተሸንፈው ጀርባ ሰጥተው እንደሚሸሹላችሁ ነው። ቱመላዩን ሶሩን ከዛ አንድ ጊዜ ከተሸነፉና ከሸሹ በኋላ ደግሞ በሌላ ጊዜ የራሳቸውን ጉልበትም ቢሆን ወይም የውጭ ረዳት አስተባብረው የማይረዱና የማይድኑ መሆናቸውንም ጭምር አረጋግጣለሁ ይላል። ዚላ እንግዲህ ምን ለማለት ነው የፈለገው? እናንተ ሙእሚኖች እኔ እንደፈለኩት አማኞችና ታማኞች እስከሆናችሁ ሊድረስ አለል ኪታቦች እናንተን እናጠፋለን ብለው በመከሩና በተጨረጨሩ ቁጥር ሙከራቸውን ከንቱ አድርጌ እንደማከሽፈውና የበላይነትን ለእናንተ እንደምሰጥ አትጠራጠሩ። እናንተ ከተዳከማችሁና አማናችሁን ካጓደላችሁ ግን እነሱንም የጠላሁት በዙ ስለሆነ እናንተም በተመሳሳይ መልኩ ልትጠቁና